وهاوس حياسد من عشالفكني عبات الجيني زين بهي وتعلم How shall I set me? I shall love can you? About it, Jenny said, he was a love. መሰረቴ እሱ ነው ጌታ ኢየሱስ ነው የተመሰረትኩት አለት ላይ ነውና ዘላለም አልወድቅም እኖራለሁ ገና አብባለሁ ገና Bezum is gone.